አንዳለብሽ ሙኒት የምንጃ ልጄ ሙኒት የይፋት ልጄ ሙኒት የቡልጋ ልጄ ሙኒት የመንዝ ልጄ ናይ ሙኒት ናይ ሙኒት ናይ ሙኒት እንድነቸው ስትታይ አንቺ ያምርባታል ታይ ምን ማን ታይ አምባው ጃልዬ ያሆ አምባው ጃልዬ ያሆ አምባው ጃልዬ ያሆ ጃሬ ሳስሰው ያሆ ምትቀሪያችን ሰው ያሆ ደሩል ዙር ያሆ ሷከም ምትቀረ ያሆ አምባው ጃልዬ ያሆ አምባው ጃልዬ ያሆ ይባባዶቤ ያሆ ያጨምን ጃሬ ያሆ ጃሬ በቀለ ያሆ ያስነቀለ ያሁ አምባው ጃልዬ ያሁ አምባው ጃልዬ ያሁ አምባው ጃልዬ